ቶች ሸለቆ ጥላት የሚመታው አሸምቆ ከአንበሳ መንጋጋ ለጣር የተጣለ ነበር ወገኔ የቆሰለ ከሞትም ያድነዋል ከሞትም ያድናል ከሞትም ያድናል ኢየሱስ ከሞትም ያድነዋል ከሞትም ያድናል ከሞትም ያድናል ኢየሱስ ወንጌል ኮለታ ሰማያዊው ብርሃን በርቶለታ መልእክተኞች ወጡ ጠላትን ገጠሙ በመስቀሉ ጉልበት ድል አረጉት ከሞትም ያድነዋል ከሞትም ያድናል ከሞትም ያድናል ኢየሱስ ከሞትም ያድነዋል ከሞትም ያድናል ከሞትም ያድናል ኢየሱስ ዓለምና ትርፏን ወደ ኋላ ገፍቶ ከመታወቅ ይልቅ መናቅ መርጦ ዘሩን ተሸክሞ በለቅሶም ይዘራ በደስታ ያጭዳል ከአምላክ ጋር ከሞትም ያድነዋል ከሞትም ያድናል ከሞትም ያድናል ኢየሱስ ከሞትም ያድናል ኢየሱስ ከሞትም ያድነዋል ከሞትም ያድናል